ألم تر إلى الذين أوتوا نصبا من الكتاب يشترون الضلالة ويريدون أن تضلوا السبيل والله أعلم بأعدائكم وكفى بالله وليا وكفى بالله نصيرا من الذين هادوا يحرفون الكلم عن مواضعه ويقولون سمعنا وعصينا واسمع غير مسمع وراعنا ليا بألسنتهم وطعنا في الدين ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم وأقوم ولكن لعنهم الله بكفرهم فلا يؤمنون إلا قليلا يا أيها الذين أوتوا الكتاب آمنوا بما نزلنا مصدقا لما معكم من قبل أن نطمس وجوها فنردها على أدبارها أو نلعنهم كما لعن أصحاب السبت وكان أمر الله مفعولا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما ألم تر إلى الذين أوتوا نصيبا من الكتاب عجيانا إلى وين موكا في إدرس ወደ ነዛ የኪታብ ድርሻ ወደ ተሰጣቸው ሰዎች ይላል ወደ ይሁዶቹ ማለት ነው የሽሩ ነበር አለተ አላህ Subhanahu Wa Ta'ala ትክክለኛውን ሂዳያ መንገድ ከተቆማቸው በኋላ እነሱ ግን ስህተትን የሚመርጡና የሚሸምቱ የሆኑትን ከንቶችና ጭቦች አያቸውን ወይሪዱን አንተ ቢሉ ሰቢል የራሳቸው ጥፋትና ስህተት አልበቃለ ብሎ ደግሞ እናንተም እነሱን መስላችሁ መንገድን እንድትስና እንድትወናበዱ የሚጥሩና የሚሞክሩ የሆኑትን የኪታብ ባለቤት መንባዎች አያቸውን ይላል ሲያሳጣቸው የሁዶችን ማለት ነው። እና እንግዲህ እነዚህ የሁዶች መጀመሪያውኑ ነቢዩ መሐመድ አለይሂ ሰላቱ ወሰላም እንደሚመጡና ቁርአን እንደሚወርድላቸው በድምፅ መልክ ተነግሯቸዋል። ተውራትን እንግዲህም ደጋግመው አረጋግጠዋል። እና ነቢዩላህ ሙሳና ኢሳም በአካል እዚህ ምድር ላይ በነበሩበት ጊዜ በተለያዩ መድረኮች እኛ ለጊዜው ነው በቅርብ ጊዜ እኛን የሚተካ አጠቃላይ የሆነ መሪና አስተማሪ ይመጣላችኋል እያሉ ተናግረው ነበረ ማለት ነው። የዛ አይነት እንግዲህ መመሪያ ባለቤት ነን የሚሉ ሰዎች የሱ ሲመጣ በልልታ በደስታ ከማንኛውም በፊትና በላይ መቀበልና መተባበር ሲገባቸው እነሱ ግን ትክክለኛው መንገድ አላህ ከተቆማቸው በኋላ ስህተትን መረጡና ስህተትን በመጥፎውን በመልካሙ ገዙት ማለት ነው። ወይሪዱን አንተ ቢሉ ሰቢል የነሱ መሳሳት ሳይበቃቸው ደግሞ እናንተ ሙስሊሞች እንደነሱ ክዳችሁና አተባብላችሁ ትክክለኛውን የነጃ ጎዳና እንድትስቱትና እንድትጣመሙ ይሹላችኋል። እነዚህ ሰዎች አያችኋቸውን ይላል አላህ Subhanahu Wa Ta'ala ወላሁ አለሙ ቢአጃኢኩም አላህ Subhanahu Wa Ta'ala በጥላቶቻችሁ ሁኔታ አዋቂ የሆነ ጌታ ነውና ጥላቶቻችሁ ለእናንተ አሳቢና ተቆርቋሪ መስለው እንዳወናብዷችሁ በማሰብ ነው እንደዚህ ምስጥራቸውን የሚያዳልጠው ይላል። ወከፋ ቢላሂ ወሊየን ከጠባቂና ከዋዲ በኩል ለእናንተ አላህ በቂ ነው። ያው እናንተ የኔን ፍቃድ ስለተቀበላችሁን ጥላቶቻችሁ በቀላሉ እንዲያሳስቷችሁ አሳልፍ ያልሰጣችሁም የቅርብ ጠባቂያችሁ በመሆኔ እንደዚህ የእነሱን ደባና ተንኮል አጋልጥና አስጠነቅቃቸዋለሁ ማለት ነው። ወከፋ ቢላሂ ነሲራ ለእናንተ ለሙእሚኖች ወይም ለኡመቱ መሐመድ ከደጃፊና ከረዳት በኩል በአላህ በቂ ነው። ማንም ባይረዳችሁ ሁሉም የሰው ክፍል ሁሉ በእናንተ ላይ ደባና ተንኮል ቢሸርብባችሁም እናንተ ከኔ ጋር ያለው ግንኙነታችሁ ጤናማ እስከሆነ ድረስ እኔ ጌታችሁ እናንተን ለመርዳት በቂ ነኝና በዚህ መልክ የእነሱን ተንኮል አውቃችሁ እንድትቋቋሟቸው አስቤ ነው የምጠቁማችሁ ይላል ማለት ነው። እና እንግዲህ ይህንን ያለበት ምክንያቱ እነዚህ የውዶች አላህ Subhanahu Wa Ta'ala ነብዩ መሐመድ እንደሚመጡና ቁርአን እንደሚወርድ ደጋግሞ ከነገራቸውና ካሳወቃቸው በኋላ በዛ በትንቢው መሰረት ሲመጡ ይመጣል ተብሎ አለግጥ ነብይ ግን ይመጣል የተባለው ይሄ አሁን የተነሳው ሳይሆን ሌላ ነው ከኛ ከይሁዶች ነው እንጂ ከአረቦች ሊሆንም አይችልም እያሉ ወዳቸው ያወቀ ያወናብዱ ነበር። ያመኑ ተከታዮችንም የነገርማ ሁለት ይወኑሮ ይልቁን ስለሱ ቀደም ብለን በጥልቀት የምናቀውኛ አይደለንም እንዴ ትክክለኛ ቢሆን ኑሮ እኛ እንቀበለው ነበር እናንተ ከኛ ተከላክተው አወቃችሁ ማለት ነው ይልቃት ተሳሳቱ እያሉ ሙሚኖችንም ወደ ኋላ እንዲመለሱ ይጎተጉቷቸውና ይወተጉቷቸው ነበር ማለት ነው። ግን አላህ ይሄንን እንግዲህ አደገኛ የሆነ ተንኮል አዘር ተበካቸው ለማምከን ይሄንን አያት አመጣ። አይን ሰራችሁ እነሱ ሀቅ መሆኑን እያወቁ እንደገና ኸይሩን በሸር እየለወጡ ነው ራሳቸው ተሳስተው እናንተን ጭምር የደረጃ ገቡ እየጣሩና እየሞከሩላችሁ ነውና ተጠንቀቁ እኔ ጥላቶቻችሁን ከእናንተ የበለጠ አውቃቸዋለሁ በማለት ለሙእሚኖች ንቃት ሰጠ ማለት ነው። እና ከተባጭም በኩል አላህ በቂ ነው ለናንተ ከረዳትና ከደጋፊም በኩል ጌታችሁ በቂ ነውና እነዚህ የሁዶች ቀሳውስቶች ምንም በእናንተ በኩል የሃይማኖት መሪዎች ናችሁ ብላችሁ ክብርና ተሰሚነት ብትሰጧቸው ውስጡን ግን ተንኮለኞችና ደበኞች መሆናቸውን አውቃለሁኝና እኔ ጌታችሁ የምላችሁን አውቃችሁ ተጠንቀቋቸው አለ ማለት ነው። እና በዚያ ወቅት እንግዲህ አረቦቹ ሁልጊዜ የበታችነት ይሰማቸው ነበረ። ለብዙ ዘመናትና አመታት ነቢይ ተልኮላቸው ስለማያውቅ የይሁዶቹ ግን በቅርብ ጊዜ ይላክላቸው ስለነበረ ስለ ሃይማኖት ጉዳይ ሲነሳ የይሁዶችን የበላይነት ይቀበሉ ነበረ። እነዚህ የይሁዶች መሪዎች ደግሞ ስለ ሃይማኖት ነገር ከኛ በላይ አዋቂ ላሳር እያሉ ይፎከሱ ስለነበረ የሚነግሯቸውን ነገር ሁሉ እውነት ይመስላቸው ነበረና ይሄ የበታችነት ስሜታቸውን አስወግዱ እነሱ እያወቁ እየጠፉ ነውና እነሱ የሚሏቸውን ሁሉ ነገር በመስማት እንዳትወናበዱ በማለት አላህ ሱብሃነሁ ወተዓላ ያዘኝ ፍንዲልና እጅል እንዳይነጠቁ አጠነቀቃቸው ማለት ነው። ከዛም በላይ እንዳውም እነዚህ ይሁዶች ብዙ ደባና ተንኮል የሚሰሩ መሆናቸውን ጨምሮ በማጋለጥና በማስተዋወቅ ምን الذين هادوا يحرفون الكلم عن مواضعه ባይገርማችሁ እነዚህ ይሁዳንን ከሚሉት ወገኖች መካከል የአላህን ቃላቶች ከነባር ቦታቸው የሚያፋልሱም አሉባቸው ይላል። ተውራትን እንዲሁ መካድና ማስተባበል ብቻ ሳይሆን ካሉበት ቦታ አንቀጾችን እያወጡ የማይፈልጓቸውን አንቀጾች እየሰረዙ በዛ ቦታ እነሱ የሚፈልጓቸውን ቃላቶች እየተኩ የሚያበላሹ በአላህ ኪታብ የሚጫወቱ ወስላቶችም አሉባቸው። እናንተ ግን ትልልቅ መሻይኾች ናቸው እነሱ አይዋሹም አይሳሳቱም ትላላችሁ። በቃል ብቻ ሳይሆን ተውራትን ራሱ አንቀጽ በአንቀጽ እያፋለሱና እየሰረዙ እየደገዙ ይገኛሉ አለ። ወየቁሉነ ሰሚዕና ወአሰይና ነቢዩ ደግሞ ሲመክሯቸውና ሲነግሯቸው ሰምተናል ያልከውን ግን እኛ አንተ የምትለውን አንስማማም በማለት ያለምንም ፍርሃትና ህፍረት ነቢዩን ፊት ለፊት ይክዷቸዋል ማለት ነው። የሃይማኖት ሰዎች እንደመሆናቸው እንግዲህ ማንኛውም የሃይማኖት ሰው የሃይማኖት መሪን ማክበር ነበረበት። እነሱ ግን የአላህን ነቢይ ቁርአን ሲቀሩላቸውና ስለ ተውሂድ ሲያስተምሯቸው ትንሽ ያዳምጡ ከቆዩ በኋላ በልሰማለህ ቢሆንም ያው አንተ የምትለውን ነገር እኛ አንቀበልህም ብለው አይን ባይን ይክዳሉ ማለት ነው። ታዲያ እንደ አይነቶቹ ሰዎች እንዴት እናንተ አክብሮት ልሰጧቸው ትችላላችሁና ታሟቸዋላችሁ ማለት ነው። ወስማ ገይረ ሙስማዒን እና አትስማና ስማ ይላሉ ደግሞ የተምታታ ቃል ማለት ነው። ይሄ አነጋገር እንግዲህ በተለምዶ የታወቀ ነው በህብረተሰቡ ውስጥ ሰዎች በሁለት ተቃራኒ ትርጉም ይጠቀሙበታል ማለት ነው። ብዙ ጊዜ ባመዛኝ ብዙሃኑ የሚያጠው አትስማና ስማ ሲባል የሚያስቀይም ክፉ ነገር አያሰማህና እስኪን የምለውን ስማኝ ማለት ነበረ። ግን እነሱ በአሽሙር ያደንቁልህና ወይም ይግደልህና እስኪ ስማኝ እንደ ማለት ነው የሚጠቀሙበት ማለት ነው። በመልክ የአላህን ነቢይ ይራገማሉ ይሳደባሉ። አትስማና ስማ መቼም ደንቆሮ ሆነ አትሰማም እኛ የምንልህን እስቲ ስማን ብለው የእነሱን እንቶ ፈንቶ መጥፎ ነገር እንዲያዳምጧቸው ነቢዩን ይጠይቃሉ ማለት ነው። ወላይና እንደገና ደግሞ አሁንም በተዘዋዋሪ አጫን በሆነ ቃል ለመስደብ ያህል ሞኛችን ቂላችን ይላሉ ማለት ነው። በአብራንያ ቋንቋ በእስራኤል ቋንቋ ራይና ማለት ሰፊሁና የኛ ሞኝ እንደማለት ነው። በአረቦች ቋንቋ አንዳንድ ጊዜ የቋንቋዎች እንግዲህ መወራረስ ያጋጥማል። በአረብ ቋንቋ ራይና ማለት እንተግርና ማለት ነው። ጠብቀን እኛ የምንለውንም ስማን እጅል ስጠን ማለት ነበረ። እና ይችን አጋጣሚ ተጠቅመው ግን ይችን ቃል ለስጋብ በማዋል ሞኛችን ይላሉ። ለምን ሲሏቸው ያው ስማን ማለታችን እኮ ነው ብለው ይተረጉሙታል ማለት ነው። ለየም ቢአልችነትም እና እነዚህን አሻሚ ቃላቶች እንግዲህ በምላሶቻቸው እያጣመሙና እየጠመዘዙ ለምን ተብለው ቢጠየቁ ያው በሚታወቀው በቀናው ትርጉም ይተረጉሟቸዋል። ውስጡን ግን ስሜታቸው የስድብ ማራመጃ አድርገዋቸዋል ማለት ነው። ወጧነን ፊዲን በዲናቸው እንግዲህ ለማነወርና ለማጥላላት የሚጠቀሙባቸው ዘዴዎችና ስልቶች ናቸው እነዚህ ማለት ነው። ወላ አንሁም ቃሉ ሰሚዕና ወአጥዕና ሰሚዕና ወአጥዕና በሚለው ፈንታ ሰማን ግን አንቀበልም በሚለው የትቢተኛ ቃል ፈንታ ያልከውን ሰምተናል እኛም ተስማምተናል ተቀብለናል ቢሉ ኑሮ ወስማዕ ወንዙርና እኛ የምንልህንም ነገር ደግሞ ስማን ለእኛም ምስል ስጠን ጠብቀን እኛ አሳባችን እስከምንሰጥ ድረስ ፋታ ስጠን ብለው በግልጡ ቋንቋ ራእይና በሚለው ፈንታ እንዙርና ብለው ቢናገሩ ኑሮ ለካረ ኸይረለሁም በዱንያም በአኸራም ለእነሱ የተሻለ ጠቃሚ በሆነላቸው ነበረ። ዋአጠወመ እነዚህ ዘንዳ ባላቸው አቀራረብም ትክክለኛ በሆኑ ነበር። ወላኪን ለአነሁም አላሁ ቢኩፍርህም ግን አላህ በከዴታቸው ሳቢያ የረገማቸው ከንቶች ናቸውና ሁልጊዜም ኸይር ነገር አይዋጥላቸውም ከመጣ መንበስተቀር ፈላይ ኡሚኑነ ኢላ ቀሊላ ወትሮውንም የሁዶች ጥቂት ካልሆነ በስተቀር አያምኑም እንኳን በዚህ በአንተ መመሪያ ቀርቶ ተቀብለነዋል በሚሉት በተውራትም ቢሆን እነሱ የሚፈልጓቸውን የተወሰኑ ነጥቦች ነው እንጂ ሙሉ በሙሉ አያምኑበትም ነበረ ስለዚህ እንደለመዱ አሁንም ቁርአንን እና አንተን መካዳቸው ነው አላህ ይርገማቸውና ይላል ማለት ነው እና እንግዲህ የሁሉ ተንኮልና ደባ እያለባቸው አረቦቹ ግን ስለ ሃይማኖት ምንም ነገር ስለማያውቁ ለነሱ የበላይነትና አክብሮት ይሰጡ ነበረና በዛ ባላቸው የበታችነት ስሜት እንዳይወናበዱና እንዳይሳሳቱ ደባቸውን አሳውቆ ለማስጠንቀቅ ነው ሰሃቦችን ማለት ነው የሃይማኖት ሰዎች ናቸው የተውራትን የእንጅልን ጥቅስ እያነሱ ሲናገሩ እውነትን እነዚህ ሰዎች ያውቃሉ ይህ ነገር እውነት ቢሆን ኑሮ ከእኛ ይልቁን እነሱ ነበሩ ማወቅና መከተል ያለባቸው ብለው እንዳይባቡና ወደ ኋላ እንዳይመለሱ መንፈሳቸውን ለማጠናከርና ለመጀንባት ነው አላህ እኒህን አያቶች ያወረደላቸው ለሙእሚኖቹ ማለት ነው ለጥላቶቹ እንግዲህ ማጋለጫ ሲሆኑ ለወዳጆቹ ደግሞ ማበረታቻና ሞራል መስጫ ሆኑ ማለት ነው እንደዚህ እያደረገ እንግዲህ የጥላቶች እንደባ ካሳወቀና ካስጠነቀቀ በኋላ ይህንን የአላህን ምክርና መመሪያ የተቀበሉ ሙእሚኖች በቀላሉ የበላይነቱን ሲቀዳጁና እስልምናን ልዕልና ሲያስጠብጡት እንደገና ወደ ኋላ የሚመጡ ትውልዶች እነዚህን ሁሉ ደባዎች አላህ የነገረውን ማስጠንቀቂያ ወደ ጎን በመተውና መልሰው ወደው ለጥላት እጅ በመስጠት ይኸው ዛሬ ያሉበትን አሳፋሪና አዋራጅ ሁኔታ ያስገመግመናል ቁርአን በመተዋቸው ማለት ነው ያ አዩሃ ለዚነ ኡቱል ኪታብ እናንተ ኪታብ ተሰጥተናል የምትሉት ወገኖች ይላል አይሁዶችንም ክርስቲያኖችንም ይጠቀልላል አሚኑ ቢማ ነዘልና ሙሰድቀን ሊማ መዓኩም እውነት የኪታብ ባለቤቶች ከሆናችሁና ሃይማኖታዊ ከሆናችሁ እናንተ ጋር የቆየውን መመሪያ ኪታባችሁን እያረጋገጠ የመጣውን ኪታብ ቁርአንን እመኑበት እናንተ የሃይማኖት መመሪያዎችን የምታከብሩት ከሆናችሁ ድረስ ተውራትን ወይም እንጅልን በተቀበላችሁበት ሌና ቁርአንን ስለምን አትቀበሉምና አታምኑበትም በማለት ጠየቃቸው ማለት ነው ተውራትን የአላህ ኪታብ ነው ብላችሁ ከሆነ የተቀበላችሁት ቁርአንም እንዲሁ በተራው የአላህ ኪታብ ነው ከአላህ የመጣውን አንዱን ደብዳቤ እንቀበላለን ሌላውን አንቀበልም ማለት ማዕቁል አይደለምና ካመናችሁ በሁሉም እመኑ በላቸው ነው የሚለው ይህ ደግሞ በነቢዩ መሐመድ በኩል የመጣው ኪታብ የእናንተን ኩቱቦችና እምነቶች የሚያኳሽሽና ዋጋቢስ የሚያደርግ ማለትም ተውራት ከአላህ መጣ ተባለ እንጂ ውሸት ነው እኔ ብቻ ነኝ ከጌታ የተላኩት ቢል ኑሮ ወይም እንጅልንም እንደዛው ቢል ኑሮ የእኛን እምነትና መመሪያ ዋጋቢስ እያደረገ እሱ ለምን እንቀበላለን በማለት በቂም በቀል ክትክዱት ባማረባችሁ ነበረ እሱ ደግሞ የመጣው የእናንተን ኪታብ እያረጋገጠ ነው ተውራትም በወቅቱ የአላህ ኪታብ ነበረ በነቢዩላህ ሙሳ በኩል መጥቷል እንጅልም በወቅቱ የአላህ ኪታብ ነበረ እኔ ደግሞ በተራዬ ሁላቸውንም አጠቃልሌ የመጨረሻ ወጥና ሙሉ የሆነ መመሪያ ልሰጥ መጣሁ እንጂ ስላለ ተደጋጋፊ የሆኑትን ኪታቦች አንዱን ከሌላው የምትገነጥሉበት ምን ምክንያት አለ የእናንተን ኪታብ ቢክድና ቢያስተባብልባችሁ ኑሮ የአላህ ኪታብ አይደለም ቢል ኑሮ እኛን እንደዚህ በችሎናልና እሱንም አንቀበለውም ትሉ ነበረ የእናንተ ኪታቦች እንዳውም ከአላህ የመጡ መሆናቸውን የመሰከረና ያረጋገጠላችሁ በመሆኑ ባለውለታ ነው ቁርአን እሱ መጥቶ ባያረጋግጥላችሁ ኑሮ ማን ነበረ የአላህ ኪታብ መሆኑን የሚያረጋግጥላችሁ ይህ እስከሆነ ድረስ በነቢዩ መሐመድ በኩል የላኩትን መመሪያዬን ተቀበሉና እመኑበት በላቸው ይላል من قبل أن نطمس وجوههم فنردها على أدبارها إنما من يلبسوا فتوستاتهم فاندلساتهم عند جرباواتاتهم فانمارجاتهم بفتنه بمالك يستنككا يقول الله سبحانه وتعالى بني إسرائيل وشي يتلعي وعادة جاوشي يارد لباتهم ونون بتاريك دجاجمو عسل زواتوالنا عون دجمو ساون قدم بتلعي يتفاتوشاتهم ከነይ ወታችሁ እንጆሮ አሳማ እንዳደረኳችሁ ሁሉ አሁን ደግሞ በነብዩ ጊዜ ተካዳችሁ ፊቶቻችሁ ላይ ያሉትን የተለያዩ አገልጋይ ያካል ክፍሎች እናይንን እና አፍን እና ፍንጫን የመሳሰሉ ነገሮች ድንስ አድርጌ ተጨፈለኩ በኋላ ልክ እንደማጅራታችሁ ሳላደርገው በፊት ማመን አለባችሁ በማለት ያስጠነቅቃቸዋል የአኺራ ዛቻ ስለማይፈሩ ደረቆች ናቸውና እዚሁ ዱንያ ላይ መቀጣጫና መዘባበቻ አድርጋችኋለሁ ፊታችሁን በሙሉ ድልት አድርጌ ወጥ ድንጋት መስለዋለሁኝ ይህን ከማድረጌ በፊት ማመን አለባችሁ ብሎ ጠየቃቸው እናንተ መካከል እንግዲህ በሰሞኑ እምነት የማይቀበል ሰው ካለ ባንቲ ደምድማችሁ ታመጣችሁ እርግጠኛ ነኝ እንዲህ አይነት እርምጃ ወስጄ ለዓለም ህብረተሰብ መቀጣጫ ነው የማደርጋችሁ በማለት አስጠነቀቃቸው። ይህንን ማድረጉ የማይቀር ለመሆኑ ለማረጋገጥ ከታሪክ ማህደራቸው ጋራ በማጣመር ከማላአና አስሐብ ሰብት ይላል ማለት ነው። አሁን ለአነሁም ወይም ደግሞ ሳንረግማቸው በፊት ከማላአና አስሐብ ሰብት የቅዳሜዎቹን ሰዎች እንደረገምናቸውና ጉድ እንዳደረግናቸው ሁሉ ይላል። የቅዳሜዎቹ ሰዎች የሚባሉት የነሱ ቅድማያቶች ናቸው። ያው ባንድ ወቅት ቅዳሜ ቀን ስራ እንዳትሰሩ ብሎ አላህ ከልክሏቸው ይላል። ያንን ህግ ጥሰው በመስራታቸው ዝንጀሮና አሳማ እንደተደረጉት ሁሉ አሁንም እናንተ በተለያዩ አደጋዎች ተሳተፍክ እንደነዛ ጉድ ሳልሰራችሁ በፊት እመኑ አላቸው። ይሄ የሚያቁት ታሪክ ስለሆነ እንግዲህ ያንን ያደረገ ጌታ አሁንም ይሄን ያደርጋል ብለው እንዲፈሩና እንዲደነግጡ ማድረጉ ነው። ወካነ አምሩላሂ መፍዑላ ያአላህ ውሳኔ ደግሞ ተፈጻሚ ነው። እሱ አደርገዋለሁኝ ብሎ የተነገረውን ነገር ከማድረግ የሚገድበውና የሚከለክለው ነገር ስለሌለ ይህን አይነት እርምጃ ከመውሰዴ በፊት ማመን አለባችሁ ተብሎ ተጠየቁ ማለት ነው። ይህ ጊዜ ይህን ሁኔታ ስለሚያውቁት ተደናግጠው ብዙ ታዋቂ የነበሩ ሰዎች በአካባቢ አመኑ ይባላል። ይህ ነገር ከመደረጉ በፊት ራሳቸውን ለማዳን ይህ ጊዜ አላህ ስብሓነሁ ወተዓላ መጀመሪያ እንግዲህ ግንባር ፈጥረው እነሱ ዳር እስከዳር ውሸት ነው ምንም ይሄ ሰውዬ የሚለው እውነት ሊሆን አይችልም ነቢይ አይደለም እያሉ አረቦችን ያወናብዷቸው ነበረ። በኋላ ግን ከነሱ የተወሰኑት ሲያምኑ በማስጠንቀቂያው መሰረት ሰሃቦቹ ነቁ። አወናባጆቹ ነው እንጂ እውነትማ እነሱ እንደሚሉ ሲሆኑሮ ለምን ታዲያ እንደዛ ካሉ በኋላ ጋር ያመኑ በማለት ፖለቲካቸውን አከሸፈባቸው። ከዛ በኋላ የተወሰኑት በማመናቸው ሊወስደው ያስቦት የነበረውን እርምጃ ተወ ይላል። ግን አኺራ ዘመን ላይ ይመጣል ብለዋል ነቢያችን አለይሂ ሰላም። ወደ ቂያማ አቅራቢያ የሁዶች በጣም እንግዲህ በሙስሊሞች ላይ የሚከፍቱት ዘመቻ እየተባባሰ በሚሄድበት ጊዜ ይህን ነገር ጊዜውን ጠብቆ የሚፈጽምበት ጊዜ አለ። አሁን ግን ለጊዜው የተወሰኑት በማመናቸው ይቀርላቸው ችሏል ብለዋል ማለት ነው። ኢና አላህ ላ የግፊሩ አን ዩሽረከ ቢህ አላህ ስብሓነሁ ወተዓላ በሱ የማጋራትን ወንጀል በምንም መልክ አይምረውምና በይቅርታ አልፈውም በላቸው። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከዚህ መለስ ያለን ወንጀል ለፈለገለት ሰው ይምራል። እንግዲህ ከባይረ ዙኑብም ቢሆን ከሽርክ ወይም ተኩፍ በታይ ያለን ወንጀል አላህ ፈቃዱ ከሆነ ለማንም ሰው ይምረዋል፣ ተውባ ሳያረግ እንኳ ቢሞት ማለት ነው። ሽርክን ከሆነ ግን በሕይወቱ እያለ ተውባ ካላደረገና ተውሂድን ካልተቀበለ በስተቀር በሽርክ ላይ የሞተን ሰው በምንም አይነት ሊምረው አይሻም፣ ቁርጥ የሆነ አቋም ወስዷል ማለት ነው። ወመን ዩሽሪክ ቢላህ በአላህ በጌታው ምንንም ሆነ ማንን የሚያጋራ ፈቀድ ኢፍተራ ኢስመን ዐዚማ ይህ አይነቱ ሰውዬ በጣም አይከብዱ የከበደን ወንጀል ወይም ቅጥፈት ቀጥፏልና በጌታም ተመቅጣት በስተቀር ለዚህ አይነቱ ሰውዬ ምንም አይነት የመማር ፍንቅና እድል እንደማይሰጠው እወቁና ሁላችሁም ወደ ተውሂድና ወደ እኽላስ ንሶሎ በላቸው ይላል ማለት። አለም ተረ ኢለ ለዚነ ዩዘኩነ አንፉሰሁም በል ላሁ ዩዘኪ መን የሻእ ወላ ዩዘለሙነ ፈቲላ انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا ألم تر إلى الذين يزكون أنفسهم النزياء نفسك شاكتون يمي أترنا يمي أمكوا الشوء عنس سوكي أيها الشون إلى በሊላሁ ዘኪ መን የሻ እነሱ ራሳቸውን በራሳቸው የሚያወድሱና የሚያመጉሱ መሆኑ ይቅርና ይልቁንስ አላህ ነው ከባሮቹ መካከል የሚያጠራው የፈለገውን ሰው በላቸው ይላል። ወላ ዩዝለሙነ ፈቲላ ለማንኛውም የሰው ልጆች በሰሩት ስራ በተምር ፍሬ መካከል ያለችውን ክር ያህል እንኳ የድካም ዋጋቸውን አይጎደልባቸውም ይላል። ማለት ምንድነው? እነዚህ ይሁዶች እንግዲህ ሁልጊዜ ጉረኞች ከመሆናቸው የተነሳ ራሳቸውን ከፍ አድርገው ሌላውን ህብረተሰብ የበታች ለማድረግ ነህኑ አብናኡላሂ ወአህባኡሁ እንዳሉት በሌላው ቦታ በሁሉም ነገር እነሱ ቅዱሳንና ንጹሐን ሆነው ለመቅረብ ይሞክራሉ ማለት ነው። እኛ እኮ ነቢይ በብዛት የተላከልን በእኛ ዘንድ ነው፣ ብዙ ጊዜ የሚወረደው በእኛ ነው። እኛ ደግሞ ሀቅም ብዙ ጊዜ የመደገፍና የመተባበር ልምድ አለን። አንተ ነቢይ መሆንህን ለማረጋገጥ ፈልገን እንጂ ጸረ ነቢይ አይደለንም እኮ እያሉ ራሳቸውን ያስተዋውቁ ነበር ማለት ነው። ከዛም አልፈው እንደውም ከሰው ልጅ መካከል የምርጦች ምርጥ ምንባለው ያአላህ ልጅችንና ወዳጆች እኛንን እስከማለት ሄደው ነበር ማለት ነው። ታዲያ ይሄን አባባላቸውን አላህ Subhanahu Wa Ta'ala ኮንኖ ማንነታቸውን ሊያጋድጣቸው ነው ማለት ነው። እነዚህ አራሳቸውን በራሳቸው የሚያጋምኑና የሚያወድሱትን ሰዎች አያያቸውን እነሱ ራሳቸውን ስላጋነኑ እንደምንመኙት ሊሆን አይችልም። አላህ ተባሮች መካከል ንጹሃንና ቅዱሳኖችን የሚያጠራቸው እርሱ ነው እና ለራሱማ ሰነፍ የለም። ማንም ሰው ራሱን ጥሩ አድርጎ ነው የሚያቀርበው ማለት ነው። ለማንኛውም መልካም ሰርተው ወይም መጥፎም ሆነው ከሆነ በሰሩት ስራ ዋጋቸውን አላህ Subhanahu Wa Ta'ala አያጓድልባቸውም። ምናልባት እኛ ጥሩ ነን ብለው መናገርና መለፈፉ በዋጋችን ላይ ያሳድግልናል መስሏቸው ከሆነ ከሰሩት ስራ አንዲት የተምር አጥንት መካከል ያለችውን ክር ምታህል እንኳ የማጓድል አይደለውም። ጥሩነቱን ያግኙት እንጂ ጥሩ እስከሆኑ ድረስ ተገቢ ወረታቸውን ከፍላቸዋለሁኝ ያችን የተምሪቱን ክር ምታህል እንኳ ነገር ካላጓድልባቸው ይላል። እንግዲህ የተምር የሚባል ነገር በዚህ በመካከለኛ ምስራቅ በጣም የታወቀ ዛፍ ከመሆኑ የተነሳ በተለያዩ አጋጣሚዎች ምሳሌ ያረግበታል ማለት ነው። አንዴ ጭጥሜር ይላል፣ አንድ ጊዜ ፈቲል ይላል፣ ሌላ ጊዜ ደግሞ የተለያዩ የተምር ጋር የተያዙ ሁኔታዎችን ይጠቀማል ማለት ነው። እና ትንሽ ነገር እንኳን አንድ ቅንጣት እንኳን ከስራ ዋጋቸው አላጎልባቸውም። እንደሚሉት ጥሩ ሆነው ከተገኙ በዛ በጥራታቸው የሚገባቸውን ወረታ እከፍላቸዋለሁ። ዳሩ ግን በተቃራኒ ሆነው ከተገኙ ደግሞ በጥፋታቸውም የዛ አይነት ውጤት እንደሚያገኙ ነው ማለት ነው። እንዱር ከይፈፍተሩን አለላህ አልከዲድ እነዚህ አይሁዶች በአላህ ላይ እንዴት ውሸትን እንደሚቀጡ ተመልከታቸው በትዝብታይ ነው ይላል። እነሱ እንግዲህ ከማንኛውም በአለም ካሉት ህብረተሰቦች ሁሉ ክፎችና መጥፎች ሆነው እያሉ ከተገላቢጦች ግን ራሳቸውን ንጹህ አድርገው ሲያቀርቡ እንዴት እንደሚቀጡ ተመልከታቸው። ወከፋ ቢህ ኢስመ ሙቢና አንድ ሰው መጥፎ ሆኖ እያለ እንደገና ራሱን ጥሩ አድርጎ በማቅረብና በማስተዋወቅ የሚሰማራ ከሆነ ግልጽ ከሆነ ወንጀል በኩል የዚህ አይነት እንቅስቃሴ በቂ ነው ይላል። ሰው ክፋቱን አውቆ በክፉነቱ ማፈር ሲገባው እንደገና እኔ ጥሩ ነኝ ብሎ በተቃራኒው ደግሞ ሊያጭበረብርና ሊያታልል ሲሞክር ሁለት ጥፋት ነው ማለት ነው። አንደኛ እሱ መጀመሪያ መጥፎ መሆኑ፣ ሁለተኛ ደግሞ ሰው በመጥፎነቱ አውቆ እንዳይጠነቀቀውና እንዳይርቀው ጥሩ ነኝ እያለ መስበኩና ራሱን በተቃራኒ ቅዱስ አድርጎ ማቅረቡ፣ ይህ እንግዲህ ከወንጀል በኩል በጣም በቂ የሆነ ለእነዚህ ሰዎች ቅጣትና ውርደት የሚበቃ የሆነ ኩነኔ ነው ይላል። አለም ተረ አሁንም አየህን ይላል። ኢለለዚነ ኡቱ ነሲበ ሚነል ኪታብ ከኪታብ ድርሻ ተሰጥተናል ወደሚሉት ሰዎች በትዝብት አይነት አስተውለሃልን? ዩእሚኑነ ቢልጅብቲ የኪታብ ሰዎችን እያሉ እንደገና በጅብት የሚያምኑ በሲሕር ይላል። ወጣሁቲ እንዲሁም ደግሞ በሰይጣን የሚያምኑ የሆኑት ይላል። ወይም ጅብት ማለት ጣዖት ማለት ነው። በተለያዩ ሰው ሰራሽ ጣዖታት የሚያምኑ የኪታብ ሰዎች ነን ብለው ሲያበቃ፣ እንደገና ደግሞ በጣዖት የሚያምኑ ማለት በሲሕርና በሳሂሮች በጠንቋዎች የሚያምኑ የሆኑትን ሰዎች አያቸውን ተቃራኒ የሆነ ተግባር ማለት ነው። እንግዲህ አለ ኪታብ የሆነ ሰው በሁሉም ነቢያቶች በኩል የመጡ ኪታቦች እነዚህን ነገሮች የሚያወግዙና የሚኮንኑ እንጂ ሲሕርንና ጅብትን ጣዖትን ሰይጣንን የመሳሰሉ ነገሮች እንዲከተሉ አይፈቅዱላቸውም ማለት ነው። እነዚህ ግን በአንድ በኩል ኪታብ ተቀብለናል በተውራት እንመራለን ይላሉ፣ በሌላ በኩል ዘወር ብለው ጣዖት ሲያመልኩና ሲያከብሩ እንዲሁም ደግሞ የተለያዩ ሳሂሮችንና ሸያጢኖችን ሲገዙ ይገኛሉ። አያቸውን እነዚህን ወስላቶች ይላል። ወየቁሉነ ሊለዚነ ከፈሩ በተጨማሪ ደግሞ ስለ ከሃዲዎቹ ወገኖች አስተያየት ሲሰጡ ሀኡላ በዚህ በመካ አካባቢ የሚገኙት ጣዖታውያን የቁረሽ ካፊሮችን ማለታቸው ነው እናንተ ነው የሚሉት በዛ ጊዜ አነጋገራቸው። ኋላ ካለፈ በኋላ ስለቀረበ ይሄ እነዚያ ሰዎች አለ እንደ አሸጋሪ አድርጎ እና ሙሽሪኩል አዕራብን እዚህ መካ አካባቢ ይገኙ የነበሩትን እናንተ አዳሚነ ለዚነ አመኑ ሰቢላ ሙሐመድን ተከትለናል ብለው ካመኑ ሰዎች በመንገድ በኩል ትክክለኞችና ቀጥተኞች ናችሁ በማለት የምስክር ቃላቸውንም ይሰጧቸዋል ይላል። የሆነበት ምክንያቱ እንግዲህ ካዕብ ኢብኑል አሽራፍ የሚባል የይሁዳ መሪ ነበረ በመዲና አካባቢ የሚገኝ የታወቀ ቄስ ከበርቲ ነው። እና ነብያችን አለይሂ ሰላቱ ወሰለም ከዚህ ተመካ ተነስተው መዲና በሚገቡበት ጊዜ ምቀኝነት ያዘው። በአገር ላይ በጣም የታወቀ የሃይማኖት መሪና ባላባት ስለነበረ ያ ክብሩ እንዳይነካበት ነብዩ እዛ መግባታቸውንና መቀመጣቸውን አልፈለገውም ማለት ነው። ይህ ጊዜ በተለያዩ መንገዶች እሳቸውን ከዛ አካባቢ ለማፈናቀል መጣር ጀመረ። ኋላ ጥረቱ እየመከነበት ሲመጣ ከውጭ ጥላት ጋር ተባብሮ የመጨረሻ ጊዜውን ለመሞከር እዚህ መካ መጣ ይባላል። ከመዲና ነው አቡጀል ጋር ተመሳጥሮ እሱ ከወደ ኃይሉን አዘጋጅቶ ከወዲህ ደግሞ እነሱ ሲመጡ ተባብረው ሊነጥሏቸው ማለት ነው። እና እዚህ በሚመጣበት ጊዜ በወቅቱ የነበሩት ባለስልጣናቶች ጠረጠሩት። እንደውም በሚስጥር አምኖ እኛ ሊሰልለን ነው የመጣው እንጂ እንዴት አድርጎ እኛ ሙሽሪኮች ነን እሱ የተውራት ሰው ነኝ ይላል። የሙሐመድና የእሱ አቋም ተመሳሳይ ነው። ሙሐመድን ተቃዋሚ ሆኖ ሊመጣ እንዴት ይችላል ብለው ጠረጠሩ ሙሽሪኮች ይባላል። ምክንያቱም ያም ላኢላሀ ኢለላህ ነው የሚለው የተውራት መመሪያ፣ ይህም ላኢላሀ ኢለላህ ነው ያኛው ሙሐመድ ረሱልላህ ያኛው ሙሐሙሳ ረሱልላህ ነው እንጂ ልጅነታቸው ምንም ልጅነት የላቸውም። ስለዚህ ሊያምኑት አልቻሉም። እኔ የመጣሁት በጣም አሳሳቢ ጉዳይ አጋጥሞኝ ነው ይላቸዋል። ባለስልጣናቶችን አሰባስቦ ምንድን ነው ሲሉ፣ ያው የሙሐመድ ነገር ታውቃላችሁ፣ እዚህ እናንተ ሲበጠብጣችሁ ከርሞ አሁን ደግሞ ወደ እኛ መጥቶ እዛ ብዙ ችግር እየፈጠረብን ነው ያለው። የጋራ ጥላታችን ስለሆነ እናንተና እኛ ተባብረን አንድ ነገር ማድረግ አለብን ብዬ ለዚህ ነው የመጣሁት ይላቸዋል። ይህ ጊዜ አይመስለንም፣ ምናልባት አንተ ከሱ ጋር ተስማምተህ እኛን ልትሸጠን ይሆናል እንጂ እንዴት አድርጎ ሊሆን ይችላል? ሁለታችሁም የሰማይ ኪታብ ተቀብለናል የምትሉ ናችሁ። ታዲያ እንደገና አንተኛ ጋር እንዴት ልትወግን ትችላለህ? አሉ። ግደላችሁ መመኑ እያለ ይሰብካቸው ጀመር። ይህ ጊዜ ለመተማመን ምን አደረጉ? እነዚህ የተውራት ሰዎች እንግዲህ ጣዖት የሚያወግዙ መሆናቸውን ስለሚያውቁ ሙሽሪኮቹ በካዕባ ዙሪያ ተደርድረው የነበሩትን ጣዖታቶች እንግዲያውስ እኛ አንተን እንድናምንህ ከፈለግ አሁን እዚህ ጣዖቱን ስንሳለም እኛ አጋር ተሰልፈህ አብረህ ለጣዖቶቹ መሳለም አለብህ፣ ይህን ካደረግ እናምንሃለን አሉ። እና ለዚህ ለፖለቲካ ተልኮው ሲል መቼም የወልስካ ሰው እርኩስ ነውና አመለካከቱ፣ ለዚህ ለተወሰነች ጉዳይ ሲል ከጥቅማቱ ሲወርድ ሲዋረድ የመጣ የተውራት አሊም የታወቀ ሊቅ የሆነው ሰውዬ እና አቡ ሱፊያንን ለማሳመንና እነሱ ጋር ለመግባባት ሲል ጉበልና ላት እዛመናት ለሚባሉት ጣዖታቶች ልክ እንደ እነሱ ተሰልፎ ሰገደና እጅ ነሳ ይባላል። ይህ ጊዜ አመኑት። ምክንያቱም አንድ ሰው ለጣዖት እጅ ከነሳ መረደዱ ይታወቃል፣ የኛው ሰው ነው አሉና ተግባቡ ማለት ነው። እና ይህን አድራጎት እንግዲህ አላህ ስብሓነሁ ወተዓላ በጣም በማድነቅና በማጋነን መልኩ አጋለጠው። እሱ እዚህ በሚስጥር እንግዲህ እነሱ ጋር እንዴት ሲደራደር አያቱ እዛ ወረደ የመዲና ማለት ነው። አለም ተረ ኢለለዚነ ኡቱ ነሲበን ሚነል ኪታብ፣ ከኪታብ ድርሻ ተሰጥተናል የተውራት ተከታይ ነን የሚሉትን ሰዎች አያቸውን? የተውራት ተከታይ የሆነ ሰው ሙሕሲር ነበር መሆን ያለበት። ይህ ከዲስ ግን እዛ መካሄዱ ዩእሚኑነ ቢልጅብት የወጣሁት ሉካን መርቶ ነው የመጣው እሱ አለቃ ሆነ እንጂ ብዙ ጀማዎች አሉት ማለት ነው። እና ዛሬው ጥላቶች ጋር ለመግባባት ሲፈልጉ በጠየቋቸው መሰረት ለጣዖትና ለሰይጣን ሲሰግዱና ሲነሱ አያቸውን ይላል። ይህንም በሚያደርጉላቸው ጊዜ አሁን አመናቸው፣ እንግዲህ ካሁን በኋላ ደግሞ ስለ እኛና ስለ ሙሐመድ ያላችሁን አመለካከት እስኪ ስጡን ብለው ጠየቋቸው። እናንተ ያው የተውራት ሰዎች ናቸው፣ ስለ ሃይማኖት ታውቃላችሁ፣ ሙሐመድ ትክክለኛ ያለ ነቢይ ነኝ እያለ ነው እስካሁን ችግር የሚፈጥርብን ያለው። እኛ ደግሞ እኛንን ትክክለኞቹ ከጊዜ በኋላ አንተ መጥተህ ይህንን ያለ እምነታችንን መቀየር አይገባህም ብለን ያለ ነው። እስቲ ከእኛና ከሱ ትክክለኛው ማን እንደሆነ ንገረን ብለው ጠየቁት። እንደገና በሚጠይቁት ጊዜ አሪዱ አለየ አማለኩም አለ ይባላል። እንደ ባለ ወጎቹ በጭፍን እንዲያልፈርድ እስቲ የእሱንና የእናንተን ተግባር አቅርቡልኝና ሁለታችሁንም ከተግባራችሁ ልገምግማቸው አለ። ይህ ጊዜ ሰው መቼም ራሱ ሲያቀርብ በጥሩ ጎኑ ነውና እነሱ ምን አሉ? እኛማ ይኸው እንደምታውቀው እንግዳ ተቀባዮች ነን፣ ምርኮኛ እናስለቅቃለን፣ ይሄ ካዕባን እንጠብቃለን፣ እናንከባክባለን፣ ማዑዝ ዘምዘም እያወጣለን፣ ሁጃጅ እናድላለን፣ እረ ስንቱ ዝምድና እናከብራለን፣ እንተባበራለን። ይህኛ ይሄንን ይመስላል ከሞላ ጎደል። እሱ ሳ በሱ በኩል ያለ ሲባል እሱማ ይኸው የማይታወቅ ሃይማኖት አንስቶ ሰውን እሱ በርሱ ወንድሙን እናትና ልጁን የሚያጣላ የሚያበጣብጥ ይህን ሁሉ የካዕባን እንግዲህ ክብር የሚገሱትና ታሪክን የሚያደበዝ ስራ ነው የሚሰራው። እዚህ በርሳችን አበጣበጠ፣ አጨፋጨፈ፣ የተወሰኑትን የዋሆች አሳመንኩኝ ብሎ ይዞ ሄደ። ይኸው ለእናንተም ተረፋችሁ ብጥብጡ። እሱ ምን እዚህ ግባ የሚባል ኸይር አለው? ከማበጣበጥና ችግር ከመፍጠር የነበረ ሃይማኖት ከማፋለስ በስተቀር ብለው ይነግሩታል። በቁንጥል ማን የእነሱን ጠንካራ ጎናቸውን ብቻ መርጠው የነቢዩን ደግሞ አንድ ነገር خير እንኳን ሳይወጡ ጥርቱን አጥቲ መሆናቸውን ገልጸው ያጠርቡለታል። የግዚያ ስም ሲሻው ነውና ይሄንን እንግዲህ መረጃ ከወሰደ በኋላ ምን አይነት ውሳኔ ሰጠ? አንቱም ያለ መካላቸው እናንተ በዚያ አካባቢ የምትገኙት ሙሽሪኮች ማለት ነው ቁረይሾች አዳም ነን ለዲና አመኑ ሰቢላ አሁን እንደነገራችሁ ከሆነ ከመሐመድና ከተከታዮቹ 100% ትክክለኞቹ እናንተ ናችሁ ብሎ ለሙሽሪኩል አረብ ሐቀኝነትን መሰከረላቸው ለነብዩና ለሰሃቦች ግን ተማሞች ናቸው የሚል ፍያኔ ሰጣቸው ማለት ነው። እንዲህ የሚያደርገውን እንግዲህ አወናባጅ ሰውዬ አየውን በማለት አጋለጠው አላህ ምስጥሩን ነገረበት ማለት እሱ ገና ይያለ እዛ በወህይ ተጋለጠ። ከዛ በኋላ ነብያችን አለይሂ ሰላቱ ሰላም ይሄንን እንግዲህ አደገኛ አዝማሚያ እየተከተለ መኮችን አስተባብሮ ችግር ለመፍጠር ቆርጦ እንደተነሳ በሚያቁበት ጊዜ እሳቸው ደግሞ ሳይቀድማቸው ለመቅደም ተነሱለት ማለት ነው። ገና እሱ ይያለ ሰሃቦች ተሰበሰቡ በቦታ ገቡና አንዴ መሊ ካዲል አሽራፍ ሊካዱ ሚል አሽራፍ አሉ ይባላል እና ጎበዝ የካዱን አሽራፍ የሚባል ኸዲጅ ሰውዬ የሚገለግለኝ ማን ነው ከእናንተ መካከል አሉ ሰሃቦች። የጊዜ መሐመድ ብኑ መስለማ የሚባል ሰውዬ ነበር ከሰሃቦቹ መካከል አብሮ አደግ ነው እሱ ጋራ። እንዳውም በህፃንነቱ አንድ ሴት ናት ያጠባቻቸው የጡት ወንድሙ ነው ይባላል። የጊዜ ምን እንዲያረግለው ትፈልጋለሁ አላቸው። እንዲገለው ነው ስላቸው ከቻልክ ታዳምን እፈልጋለሁኝ አሉ። እንግዲህ ስለሚተውት አላቸው። መቼም ሰሃቦች ለዓላማቸው ቁርጥ ታማኝ ናቸውና ያንን ከልጅነት ተውቀት ተጡት ጀምሮ አብሮ ያደገውን ሰውዬ አሁን ያው በነቢይና በእስልምና ላይ አደጋ ሲጠነስስ ጊዜ እሱ ባለችው እንግዲህ ተጭት መግባባትና መቀራረብ ተጠቅሞ ይህን ሰውዬ ለማጥቃት ወቆርጦ ተነሳ። እንግዲያ ከዛሬ ጀምረው ለማንም ሰው እንዳትነግሩ እኔ ብቻ የእሱን ጉዳይ ይከታተለዋለሁኝ ግደለሁም አላቸው እና ቃል ገባላቸው ይባል። ይህ ጊዜ እሱ እንግዲህ ሁሉን ነገር ተግቢር አድርጎ እና አቡ ሱፊያን ጋራ የመጨረሻ እርምጃ ለመውሰድ ተስማምቶ መጣ። በሚመጣ ጊዜ ያ አብሮ አደጉ የነበረው መሐመድ ብኑ መስለማ ሄደለት ቤቱ። በሚሄድበት ጊዜ ልክ ያላወቀ መስሎ እኔ በቀደም ጠይቅ ጊዜ ወደ መንገድ ይሏል አሉኝ የት ሆነው ሲል መካ መሄድ ግን ሰማሁን ስለዚህ ደህና መጣሁኝ ስትሄድም አልነገርከኝ እንደው ምንስ አብሮ አደግ ዘመድ መሆናችን ቀረ እንዴ እንደዚህ ሩቅ ቦታ ስትሄድ እንኳን ዘመዶችን ልጆችን ጠይቅ ምናምን አትለኝም እንዴ እና አሁንስ በደህና መጣሁ ብዬ ልጠይቅ መጣ አለ ይባላል። ልበቢቱ እንግዲህ ከሱ በስተቀር ብልጥ የለምና እነዚህ ሞኝ ሙስሊሞች እያለ አሁን እጀ ነበረ ይኸውልህ ደህና መጣሁኝ እንዴት ነው ሀገር ሰላም ነው ምናምን ይላል። ይህ ሰላም ነው አለ ብቻ ያው አንዳንድ ችግር አለ እባክህ ይለዋል። ገና ከመሄዱ በፊት ለነቢዩ እንግዲህ ይህን ሰውዬ አንድ እርምጃ ለመውሰድ አንቱን የምጠላ መስሌ ነው መቅረብ የምችለው አንቱን እያማሁኝ እስልምናን እያጥላላሁኝ ካልቀረብኩ በስተቀር ይጠረጥረኛል ይነቃብኛል እና የፈለግከውን በል ብቻ ተልእኮህን እንድትፈጽም አሉ። ይህ ጊዜ ሰው አስፈቅዷልና ያው ችግር አጋጥሞናል ብቻ አለ። ምንድን ነው እሱ የነብይ ነኝ ብሎ የመጣው ሰው እየባክ መጀመሪያኛ ቸኩለን ገርግረን ተቀበልነው እንደናንተ ሳናጠና ነገሩና አሁን ግን እየዋለ እያደረ እንደው የሚያመጣው ጣጣ አልዘለቅነውም እንዳንመለስም አፈር ኃይሉን ገብተን እንደገና ደግሞ ተመለሱ ልንባል ሆነ። እንዳንገፋበትም ደግሞ አቅማችን የሚዘልቀው አልሆነም። በተለይ በገንዘብ በኩል ያለው የመዋጮ በየጊዜው ለሙጃሂዶች ስንቅ እየተባለ ምን እየተባለ የተለያየ ነገር አስቸግሮናልና እኔ ደግሞ እንደምታውቀው ባለጸጋ የሚባል ሰው ነበርኩኝ የተከበርኩ ሰው ነው በሀገሬ። አሁን ግን የተለያዩ መዋጮዎች እንግዲህ ለሙጃሂዶች ስንቅና ስጥቅ ክፈሉ ዛሬ ለእንዲህን ለመሳኪን እርዳታ አምጡ ምናምን በምንባልበት ጊዜ የለኝም ብል የሚያምነኝ ሰው የለም ሀብታም ነው እባላለሁኝ መግም ሆነው ሙናፊቅ ሆነው ልባል ሆነ። ስለዚህ ያለኝን ጥሪቴን ሁሉ እንቅር አድርጌ ጨረስኩኝ ለመተውም ደግሞ አፈርኩኝ ምን ይሻለኛል ስለዚህ ሳንተ እርዳታ ፈልጌ ነው የመጣው ሰው ካልቸገረው መቼም ከዘመዱ አይመጣምና በማለት ቀረበው ይባላል። ይህ ጊዜ ተነደቀሱ አይ ይሄ ሰውዬ ሊያፈርስ ሊመለስ ነው አለና ታዲያ አሁን እስክር ባጭሩ ብትመለስ አይሻልህም አጓጉል ይሉኝታ ይዞህ በሙሉ አጥንትህን ሲያስቀረህ ነው እንደምታየው አለ። ያማ እንዳይሆን እንግዲህ መጀመሪያ ገባንበት አሁን ደግሞ ውጤቱ ሳይታወቅ አስቀድመን ብናፈርስ እኛ አቋመ ቢሶች እንባላለንና ትንሽ መግፋት ይኖርብናል ታጣተን ያው መቼም ሳቅም በላይ የሆነ ጊዜ መመለሳችን የማይቀር ነው ግን ከሰው በፊት አልመለስም አልዋረድም አለው ይባላል። ስለዚህ አሁን ክፍያ መዋጮ ተጠይቄያለሁኝ ለዛ የምከፍለው እህል እንዲታበድረ ይፈልጌ ነው የመጣሁኝ ነው። ይህ ጊዜ መቼም አብረን አደግን ብንሆንም ዝምድና ቢኖርም ዛሬ የእምነት መለያየት አለና ነገ ምናልባት ሰውን ሰው ያጠፋዋልና ብትከዳኝ ምን መተማመኛ አለ መያዦ ካልሰጠኸኝ ልሰጥህ አልችልም አለ እሱ ሀብታም። እና መያዦ እሰጣለሁ እንጂ ያው ተፈለክ ይለዋል። ምን ትሰጣለህ ሲል ምን ትሰጥህ ይሻላል አለው ዙሮ። እንደገና እንግዲህ አንዳ መጥፎ ሰው ተግሮኛል ሲሉት ያው የተገረን ሰው በመርዳት ፈንታ የብስ ማስቸገር ነው የሚፈልገው። ምን አለ? ሚስቶቻችሁንና ልጆቻችሁን መያዙ አስይዙና ውሰዱ አለ። እንዳንተ የቸገራቸው ሌሎችም ካሉ ጥራቸውና ጓደኞችም ሚስቶቻችሁን በመያዙ መልክ እኔ ቤት ታስቀምጣላችሁ፣ እስከዚያውም እኔ ቀልብላችኋለሁ፣ እናንተ ዳቸው ዳቸውን ትሸፍናላችኋል። ይህማ እንዴት ሊሆን ይችላል? መልከኛ ነበር ይባላል ሰውዬ። እነዚህ አንተ አጅመሉል አረብ በጣም በሀገሪቱ ላይ አሉ ከሚባሉት መልከኞች አንድ የምትባለው አንተ ነህ። ስለዚህ ሚስቶቻችን አንተን ታዩ መልሰው ለእኛ ሚስጥር ሊሆን አይችሉም፣ እና ይህማ ውርደት ነው፣ ምንም ቢቸግረን አናረገውም አለው ይባላል። እንግዲያውስ እሺ ልጆቻችሁን አስይዙ አለ። አቋጉል የሚላላኩ ልጆችን። ልጆቻችንም ደግሞ ሰው ለሰው ሲጣላ ይህ በአንድ ኩንታል ገብስ ተሽጦ የነበረ እየተባለ ይሰደባል። ታሪክ አይረሳም አንድ ነገርና፣ ልጆቻችን እስበርሳቸው በሚከራከሩበት ጊዜ አንተ እኮ አውቃለሁኝ በአንድ ትልቻ ገብስ ተሽጦ የነበርከው አይደለም እንደ እየተባለ ዘር ማስተደድ ያስከትላልና ይሄ ሊሆን አይችልም አለ። ታዲያ ምንድን ነው የምትሰጠኝ አለ ዝሮ። እሱ እንግዲህ ወደሚፈልገው አቅጣጫ ሲያመጣው ነው ማለት ነው። እና አንተን የመሰለ ጀግና ሴት ልጅ እያልክ ለምን ትንትላለህ? ይልቁንስ ጦር መሳሪያ አንሰጥህም እንዲያል። እንግዲህ እሱም ይህንን ይመኘው ነበረ። ወደፊት ያው ነቢዩን በኃይል በጦር ለማስወጣት ውጭ አገር ጋር ጥላት ጋር ተመሳጥሮ ስለመጣ የጦር መሳሪያ የሚያገኝበት መንገድ በጣም ይፈልግ ነበር። ግን እነዚህ ሙስሊሞች ስለሆኑ አይሰጥኝም ስላለ ነው ያንን ያልጠየቀው ማለት ነው። ይህ ጊዜ በጣም ተነደደ። ይህማ ከሆነ ማርሽጦ ምን ይበላል? ይቻላል የጦር መሳሪያ መስጠት አለ። ይቻላል ያው በድብቅ ከተደረሰብኝ ለጥላት መቼም ጦር መሳሪያ ሰጠሰው ይህ እንደምረሸን ነው። ግን በምስጢር ልሰጥህ ይችላለሁ። አንተና እኔ ከተተማመን በጨለማ ሌሊት አምጥቼ እሰጥሃለሁ አለ። ይህ ከሆነ በጣም ዝግጁ ነኝ፣ የፈለግከውን መውሰድ ትችላለህ አለ። እንግዲያውስ እንደዚሁ አንዳንድ ጓደኞችን ለመውሰድ የሚፈልጉ አሉ፣ እነሱን አስከትሌ እመጣለሁኝ። ሌሊት ማንም እንዳያይና እንዳይሰማ ጨለማ ለብሰን ነው የምንመጣው። በር ስንቆረቁር አሽከርም ሴትም እንዲያይ አንተው ራስህ ትከፍትልኛለህ አለ። ይህ ያል ተስማሙ። በዛ መልክ ከተስማሙ በኋላ በቀጠረው መሰረት የመሐመድ ብን መስለማ ንቁ ንቁ ጀግኖች መረጠና ጦር መሳሪያውን አሸክሞ ይሄድለታል ማለት ነው። ገና በሩን ሲቆረቁር እሱ በተጠንቀቅ ጠብቀው ነበርና ፎቅ ነበረ የሚኖርባት፣ እዛ ሰማው ይባላል። አሽከር ሊከፍት ሲችል ቆይ ቆይ እኔ ነኝ የሚከፍተው አዲብ አለው ይባላል። ሚስቱ እንደ ጠንቋይ ነገር ነበረች ይባላል። አንተ ሰውዬ ያለ ሰዓት አትውረ ገንዘብ ሸጠኛል ዛሬ ጥሩ አይደለም አለች ይባላል። አንቺ ደግሞ የሆነች አፈቆፋ ወንድሜ መሐመድ መስለማ ቀጥሮኝ አይደለም ወርደው ደግሞ እኔን የመሰለ ጀግናት እንኳን እንዲህ አይነት ቁም ነገር ጠርቶ ጥላት እንኳን አውረድ ቢሉት ፈርቶ መቅረት አለበት እንዳለ ጉራውን ሊነዛ አይረሳው ብትለው ዝም ብሎ ወረደ ይባላል። እና መሐመድ ብን መስለማ እንግዲህ እነዛን ጀግኖች ጎረምሶች ከጀርባው አስቀምጧል ጨለማ ለብሰዋል። እሱ ቀረብ ባለና በሩን ከፈት ሲያደርግለት ማነ ሲለው ያው እኔ መሐመድ ወንድሜ ነኝ አለ። መጣ አለው። አዎ ቀረብ ሲል ምን ያደርገዋል? በጣም ከበርቲ ስለነበረ የሚጠቀመው ሽቱ ልዩ ነበር ይባላል። ሽቱን ውድ ያደረገው አካባቢው ይህ ጊዜ እንዲያው ምን አይነት ሽቱ ነው ደግሞ ዛሬ የተቀባኸው? አካባቢውን እንዲያው የሚንቅ አይደለም እንዴ አለ። እኔ ዘንዳ ያለችው እኮ መቤት ማንኛዋ የእናንተ አይነት ጉፋያ መሰለች እንዴ? የአረቦች የመቤቶች ሁሉም መቤት ናት እኮ አለ። ኧረ እንዲያው ይገርማል፣ ከየት መጣ ነው ምልህ እንዲህ አይነት ሽቱ? እባክህ እንዲያው ቀረብ ብዬ ባሽት ይፈቀዳል እንዲ አለ። አሽት አለው። ጠጉሩ እንደዚህ የወረደ ነበር። እንደዚህ አረገለትና አሸተተ። ትንሽ አሸተተ በኋላ ጓደኞችንም ይፈቀድላቸዋል አለ። አኖ ስቱ በላቸዋል ሙፈፈር እና ኑ ጎበዝ ሲያሽቱ በእድሜያቸው እንዲ አይነት ስታይታችሁ ታውቃላችሁ አለ። መጥተው አሸተቱ። እንደገና ደግሞ አረ አሁንም አንድ ጊዜ እንድገም አሉ። እነሱ እንግዲህ እንዲመቻቸው ለመጨበጥ እንዲችሉ ነው ማለት ነው። እንደዚሁ ደጋግሞ ሲያሸቱ ጠጉሩን እንዲጠንዝዝ አድርገው ያዘና ሀይ አድርቡ አላቸው። ከዛ በኋላ በጨበጣ ጥንቅላት ይሸልተው ይዘው ሄዱ ማለት ነው። እና ጀናዛው እዚህ ወደቀ። በዚህ መልክ ተገላገሉ። ለነቢዩ ሂደው ጥንቅላቱን አስረከቡ። ያው እንግዲህ ሰሃቦች መቼም አንበሶች ነበሩ፣ በፖለቲካውም ማንም አይቀምሳቸው ነበረ። እሱ እንግዲህ እሱ ነቅቶ ከውጭ ሀገር ጋር ተመሳጥሮ መጥቶ ሁሉ ነገር ጨርሶላቸው ነበር። እነሱ ግን ያ ሁሉ ሳይመጣ የውጭ ጥላት እሱን አርደው ማንም ታዛቢ እንኳ ሳያው ገዛ ቤቱ ጥንቅላቱን ወስደው ሄዱ ማለት ነው። እና እንዲህ አይነቶችን እንግዲህ ወስላቸት ከጥላት ጋር ሂደው መቼም መቃወም ያለ ነው። ግን ምንስ ቢሆን የአላህን ረሱልና ሰሃቦችን ጠማማዎች ሙሽሪኩል አረብን 4,360 ጣዖት በካዕባ ዙሪያ የዘለበሩትን አህዳ ትክክለኛ ናቸው ብለው የሚመሰክሩትን ሸያጢኖች አያቸውን ይላል ማለት ነው። እና በዚህ መልክ እንግዲህ ጥረቱ መከነ፣ ሁሉም ነገር ተበላሸበት። ከዛ በኋላ መኮችም ያው እሱ ጋር ተመሳጥናል ብለው እየተንገባገፉ መጡ። እነሱም አፍረው ተመለሱ በአህዛብ ጦርነት ማለት ነው። በመጨረሻም መካን በቁጥጥር ስራቸው ሊያውሉ ቻሉ ማለት ነው። እና የእነዚህን ሰዎች እንግዲህ ታሪክ ነው ባጭሩ የሚጠቅሰው ይህ አያት። أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا عم لهم نصيب من الملك فإذا لا يؤتون الناس نصيرا أولئك الذين لعنهم الله نجي على الكتاب ننبلو سيابتا يزهينة انجلي ما أنهم كافري سروال تبلو يما يتبك دبا يمي سرو يهونو سواتش الله يرجم أشو كنتوش الناس بوش مالك نجينا أشو ومن يلعن الله الله يرجمه لقمه فلن تجد له نصيرا አላህ ከሚያመጣበት ውርደትና ውድቀት የሚረዳውና የሚጠብቀው ረዳትና ተባባሪ አታገኝለትም። ይህም ሰውዬ ያው እንግዲህ ሁሉም ነገር ሳይሳካለት በቀላሉ እንደተቀጨው ሁሉ አላህ የረገመው ሁሉ ይህ ነው ውጤቱ ማለት ነው። አምለሁም ነሲቡ ሚን አልሙልክ ለመሆኑ እነዚህ አለል ኪታብን ተብዬዎች ከስልጣን ለነሱ ድርሻ አላቸውን? ፈይደላ ዩቱነና ሰነጢራ ድርሻው ቢኖራቸው ኑሮ ከነሱ ውጭ ላለ ሰው እንኳን ሌላ ፋይዳ ያለው ነገር ቀርቶ ነቂር በተምር ጀርባ ላይ የምትገኘውን ትንሿን ነጥብ እንኳ የምትሃል ለሌላ ዜጋ ሊያደረጉትና ሊሰጡ ባልቻሉ ነበረ ይላል። እንግዲህ እነዚህ የሁዶቹ ሁልጊዜ ምቀኞች ናቸው። ከነሱ በስተቀር ያለ ወገን ምንም ነገር እንዲያገኝ አይፈልጉም። ግን ከአላህ በኩል የሚሰጥ ጸጋ በእነሱ እጅ አይደለም ደግነቱ። ስልጣኑማ የእነሱ ቢሆንና እናንተ ለፈለጋችሁት አድሉ ቢባሉ ኑሮ ከራሳቸው ውጭ ለነቢዩ መሐመድ እንኳን ይሄንን የሚያህል ዓለም አቀፍ ንጉዋ ሊሰጡና ሊፈቅዱለት ቀርቶ የተምር ጀርባ ላይ የምትገኘውን ጎድጓዳ ነጥብ የምታህል ነገር እንኳ እንዲያገኝ አይፈቅዱለትም ነበረ። ደግነቱ ስልጣኑ በእኔ እንጂ በእነሱ እጅ አይደለም ነው የሚለው። አን ያሕስዱነ ናስ ዓላ ማ አታሁም ላህ ምን ፈድሊሂ ፈቀድ አተይና አለ ኢብራሂም አልኪታበ ወልሕክመተ ወአተይናሁም ሙልከን ዐዚማ አን ያሕስዱነ ናስ ዓላ ማ አታሁም ላህ ምን ፈድሊሂ ለመሆኑ እነዚያ አይሁዶች ሌሎችን ጎሳዎች አላህ በሰጣቸው ጸጋና ችሮታ ይመቀኟቸዋልን ይላል። እንግዲህ እስራኤሎቹ ብዙ ጊዜ በተደጋጋሚ ነቢይ ስለተመረጠና ስለተላከላቸው ከዛ ውጭ ለማንም ንቡዋ አይገባም የሚል አቋም አላቸው። አሁን ታዲያ ለነቢዩ መሐመድ ተራ በሚሰጥበት ጊዜ ሊመቀኟቸው ነው የሚፈልጉት ነው የሚለው። ፈቀድ አተይና አለ ኢብራሂም አልኪታብ ወልሕክማ ከነሱ ውጭ ደግሞ የዚህ አይነት እድል ለማንም ተሰጥቷል ተሰጥቶ አያውቅም እንዳይሉ ከአሁን ቀደም ለነቢዩላህ ኢብራሂም ትውልዶች ኪታቦችንና እንዲሁም ጠቃሚ የሆኑ ሃይማኖታዊ ጥበብና እውቀቶችን ስንሰጥ መቆየታችን ይታወሳል። ለነ ኢስሐቅ ለነ ያዕቆብ ለነ ዳውድ ለነ ሱለይማን ብዙ እድሎች ይሰጠናል። ለነዛ እንደሰጠን አሁንም ለዚህ ይሰጥ ምንም ይከለክል ነገር የለም ማለት ነው። ወአተይናሁም ሙልከን ዐዚማ እንዲሁም ደግሞ ለነቢዩላህ ኢብራሂም ዘሮች ታላላቅና በጣም ገናና የሆነ ስልጣንን ሰጠናቸዋል። በተለይ ዳውድና ሱለይማን በጊዜያቸው ታይቶ ተሰምቶ የማያውቅ ታላቅ መንግስት የመሰረቱ ነበሩ። የዛን አይነት እድል ታዲያ አሁን ለዚህኛው ቢሰጥ እነዚህኞቹ ምን ምቀኛ አድርጎ አስነሳቸው በማለት ታሪክ ጋር